በአካላት መካከል የሚኖረውን ማናቸውንም ልዩነት ለማስወገድ ሰላማዊ መንገድ እንጂ ኃይል እንዳይሰራበት ለማድረግ በዘር በጾታ በቋንቋና በሃይማኖት ሳይለይ የሰው ልጅ መሰረታዊ ነፃነት እንዲኖረውና ሰብአዊ መብቱ እንዲጠበቅለት ለማረጋገጥ የዓለም ሰላምና ጸጥታ እንዲጠበቅ ለማድረግ የሚያስችሉትን የሰው ልጅ የሚመኛቸውን ከፍተኛ ዓላማዎች የያዘ ነው።